الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب بالحق ليحكم بين الناس فيما اختلفوا فيه وما اختلف فيه إلا الذين أوتوه من بعد ما جاءتهم البينات بغيا بينهم فهدى الله الذين آمنوا لما اختلفوا فيه من الحق بإذنه والله يهدي من يشاء إلى صراط مستقيم أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مسهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب كان الناس أمة واحدة ሰዎች አንድ አይነት ህዝቦች ነበሩ ባላቸው ማለትም በአንድ ወቅት የሰው ልጆች አንድ አይነት እምነትና አንድ አይነት አመለካከት ውስጥ ነበሩ ሳይለያዩ ማለት ነው። ከዚህ መቆየት የተነሳ ግን ቀደም ሲል የነበረውን አንድ ወጥ የሆነ እምነታቸውን እየተው መሪና አስተማሪ በማጣታቸው እና ወደ ጃሂልያ በማምራታቸው መከፋፈል ተፈጠረ። ማለትም የመጀመሪያው ሰው ነብዩላህ አደም እንደመሆናቸው እሳቸውና የበተሰባ ባላቶቻቸው ሁሉም አማኞች ነበሩ በአላህ በተውሂድ ይመሩ ነበር ማለት ነው። ኋላ ግን ትውልድ በትውልድ እየተተካ ሲሄድና በመካከላቸው ነብይ ሲጠፋ አንዳንዶቹ እንደገና ወፈራሽ የሆነ እምነት መፍጠር ጀመሩ ማለት ነው። የዛ ጊዜ አላህ ሱብሓነሁ ወተዓላ ይህንን እንግዲህ መለያየት ባጭሩ ለመግታት ፈባዓተ ላሁ ነቢይነ ሙበሽሪነ ወሙንዲሪን በመካከላቸው ነቢያቶችን ላከላቸው። እነዚያ ነቢዮች እነሱን ምክራቸውን ተቀብሎ ወደ ፈሩ የተመለሰውን በጀነት የሚያበስሩ በዛው በአመፁና በትዕቢቱ እገፋለሁ የሚለውን አመፀኛ ደግሞ በቅጣት የሚያስጠነቅቁ አድርጎ ልኳቸው ነበረ። وأنزل معهم الكتاب بالحق ينن تلقواشو اندغمو تككلنيا فرلما تياز يتكماشو زندا كنتو غارا ينينور ممريا كتاب ما أردو اللاشو نفر ليحكم بين الناس فيما اختلفوا به ين كتاب سوش بتليا جبتنا بتشكا جبت نجر يمشرشا فردنا وستاني لسر من تككلنيا من تكتنيا اندهونا የሚያብራራ ኪታብም አውርዶላቸው ነበር ማለት ነው። ወመክተለፈ ፊህ ኢላ ለዚነ ኡቱሁ ሚን ባዕድ ማ ጃአትሁሙል በይናት የሚያሳዝነው ግን ይህን ኪታብ አልተለያዩበትም። ይኸው ኪታቡ ለእነሱ መመሪያና የችግራቸው መፍቻ ይሆን ዘንዳ ተብሎ የተላከላቸው ሰዎች እንጂ ይላል። ኪታቡ የነበረውን መለያየትና ችግራቸውን ሊዳኝና ያፎችን ታስቦ ነበር የተላከው። እነሱ ግን በተቃራኒው እንደገና ለችግር መፍትሄ ተብሎ የተላከውን ኪታብ መልሰው እሱንም ደግሞ የመለያየት መንገድ ያደረጉት ነው የሚለው። ኪታቡ ሲመጣ ራሱ የተወሰኑት ትክክለኛ የአላህ ኪታብ ነው ስለዚህ እሱ ያለንን መስማት መቀበል አለብን ሲሉ፣ ሌሎቹ ደግሞ የኪታቡ ራሱ የአላህ ለመሆኑ ምን ማረጋገጫ አለ ሊሆን አይችልም የሚል ጥርጣሬ በማንሳት ያንኑ ኪታቡን እንደገና የልዩነት ማስያ አደረጉት ነው የሚለው። እና ኪታቡ ቀደም ሲል የነበረውን ችግራቸውን ሊፈታላቸው ቢመጣ እሱኑ ራሱን ደግሞ የመከራከሪያ መድረክ አድርገው እኩሉ ሀቅ ነው እንቀበለው እንከተለው ሲል፣ ሌላው ደግሞ ይህ ኪታብ ከአላህ የተላከ ለመሆኑ እኛ ምንም ማስረጃ የለንም ልንቀበለው አንችልም በማለት አሁንም ተለያዩበት ነው የሚለው። እና እነዚህ ኪታቡ እውነት ሊሆን አይችልም ብለው የተጠራጠሩትና የተከራከሩት እንደሚሉት ኪታቡ አጠራጣሪ ሆኖ ሳይሆን ላለመቀበል ምክንያት የሆነባቸው ምስጢሩ ምን መሰላችሁ? በየም በይነሁም በመካከላቸው ላለው የምቀኝነት ስሜት ነው። ያ ነቢይ ሆኖ የመጣው ሰውዬ እንዴት ይበልጠናል? እሱ የአላህ መልእክተኛ ሲሆን እኛ ተራ የእሱ አሽከርና ተከታዮች ልንሆን ነው በማለት ባይበልጡሽነት ስሜት እንጂ እውነትነቱን አተውት አይደለም በማለት አጋለጣቸው። ፋደላሁ ለዚነ አመኑ ሊመክተለፉ ፊህ ሚን አልሐቅ ቢኢድኒህ እና ከህዝቦቹ መካከል እነዚያን እምነት ለመቀበል ፍቃደኛ ሆነው የተገኙትን ቀደም ሲል መመሪያ ባለማግኘታቸው ሲከራከሩና ሲለያዩበት የነበረውን ሁኔታ በዚህ መራቸውና ዳኛቸው ማለት ነው። ቀና አመላከታቸው ያላቸው በቀላሉ ኡነቱና ውሸቱ የት እንዳለ ስለተቆማቸው በቀላሉ ችግራቸውን ፈታላቸው። እነዛ ትዕቢተኛና ምቀኛ የሆኑትን ግን በችግሩ ላይ ችግር ተመረባቸው። መጀመሪያ በራሳቸው ግምት ነበረ አቆ የሆነው ይሄ አይደለም ይሉት። አሁን ግን ያአላህ መመሪያና ውሳኔ ከመጣ በኋላ ያንን ነብዩን በመመጥነትና አማኞቹንም እንዴት ይበልጡናል በማለት ወደዛ ወደ ለመዱ ጥፋታቸው ሲገፉ እነሱን የበለጠ በጥፋት ላይ ጥፋት ጨመረላቸው ማለት ነው። ለአማኞቹ ግን ትግራቸውን ፈጥቶ ለትክክለኛው ጉዞ አበቃቸው። والله يهدي من يشاء الى صراط مستقيم ان الله كبارك متاكل يشالتن وجن ወደ ትክክለኛው መንገድ የሚመራ የሆነ ጌታ ነውና እነዚህን እንግዲህ ሙስሊሞችን በዚህ ምክንያት ሲጠቅማቸው ካዲዎችንና መቀኞችን ግን በመጣው መመሪያ ደርበው በመካዳቸው ሰበብ እንደገና በጥፋት ላይ ጥፋት ጨመረላቸው ማለት ነው። አመ ሐሲብቱም ለመሆኑ እናንተ ሙስሊሞች አሰባችሁን ወይ መሰላችሁን አንተ ድኹሉል ጀነተ ጀነት ልትገቡ ወለማ የእቲኩም መተሩ ለዚነ ኸለው ምን ቀብሪኩም ከበስተፊታችሁ የነበሩት ህዝቦች ምሳሌ በእናንተ ላይ ሳይመጣባችሁ እንዲሁ ዝም ብላችሁ በሽፍን የምትታለፉ መሰላችሁን አይምሰላችሁ ይላል። ማለት ምንድነው? አማኞቹ ደግሞ እምነቱን በሚቀበሉና የጌታቸውን መመሪያ በሚከተሉበት ጊዜ ቀደም ሲል የዛ አይነት አቋም የነበራቸው ኡመቶች የደረሰባቸው ፈተናና ችግር ሳይደርስባቸው እንዲሁ በቀላሉ ጀነት የሚገባ እንዳይመስላቸው ማለት ነው። አለል ሐቅ ሐቁን ሲቀበል ደግሞ አለል ባጢል ዝም ብሎ አይተኛለትም ማለት ነው። እሱ ያጣውን መልካም ዕድል ጥላቱ ሲያገኝ ዝም ሊለው አይችልምና እነዛኞቹ አማኞችን ለማጣትና ለመጨፍጨፍ ቆርጠው ይነሳሉ። የዛ ጊዜ አማኞቹ ፈተና ላይ ይወድቃሉ። ብዙ ተቆጣ መከራ ያጋጥማቸዋል። እንዲህ አይነቱን ፈተና በቆራጥነት ሳያልፉ ታዳ እንደው በቃላቸው ላኢላሀ ኢለላህ ስላሉ ምንም ችግር ሳያዩ በቀላሉ ጀነት የምንዘለቅ የሚመስላቸው ካሉ እነዚህ ተላሎች ናቸው። ነፃ ማለት ያስፈልጋል። ሙእሚን የሆነ ሰው ያንን ኢማኑን በህይወት ላይ ተግባራዊ አድርጎ ጥላቱ የሚሰነዝርበትን ጥቃት ደግሞ በቆራጥነት ተቋቁሞ ፈተናውን ካላለፈ በስተቀር መጀመሩ ብቻ በቂ እንዳልሆነ እወቁ በላቸው ማለት ነው። እና ከበፊታችሁ የነበሩ የነቢያት ተከታዮች በእምነታቸው ሳቢያ ከጥላቶቻቸው ብዙ ችግር ተቆጣ ደርሶባቸዋል። ያን ሁሉ አልፈው ነው እምነታቸውን ያረጋገጡት። እናንተም ታዲያ የዛው አይነት ችግር ሳይደርስባችሁና ፈተናውን ሳታልፉ ጀነት የምናገኝ እንዳይመስላችሁና በጣም ጠንቀቅ ማለት አለባችሁ ማለት ነው። ከበፊታችሁ የነበሩት ህዝቦች ምን አጋጥሟቸው ነበረ ብትሉ መስተቱም ልበእሳ ወበራኡ በእምነታቸው ሰበብ የተለያዩ ችግሮች አጋጥመዋቸዋል ይላል። እና እንግዲህ በጤንነት የተለያዩ ችግሮች አጋጥመዋቸዋል። እንደገና በጥላት ጥቃት ተሰንዝሮባቸዋል። በወረራ፣ በዘረፋ፣ በጭጨፋ ብዙ ተሰቃይተዋል ማለት ነው። ወዙዚሩ እንደው ባጠቃላው በዚህ ምድር ላይ የመኖር እድላቸው በጣም በሚመነምልበት ደረጃ ተሸብረዋልና ተጨንቀዋል በጥላቶቻቸው ይላል። እና ያው ጥላቶቻቸው በማንኛውም ጊዜ ሙስሊሞችን ከዚህ ከምድር ገጽ ለማጥፋት የማይጥሩት ተንኮል ወይም የማይፈነጥሩት ድንጋይ የላቸውም። እና በዛ በተደራራቢ ጥቃት ህይወት እስከምትመራቸውና ምድር ከስራቸው እንደተናወጠች ያህል በጣም ተቸግረውና ተጨንቀው ነው ያለፉት ነው የሚለው። እና ከችግሩና ከመከራው ብዛትና ክፋት የተነሳ ሀታ የቁል ረሱል በጊዜው የነበረው መልእክተኛና ወለዲና አመኑ ማሁ እነዚህ አብረውት ያመኑ የነበሩ ወገኖች መታ ነስሩላህ አላህ ወዳጆቹን ይረዳል ይባላል። ለመሆኑ መቼ ነው የአላህ እርዳታ የሚደርሰን በማለት እስከሚጠያየቁ ድረስ መከራ ቁምስቅላቸውን አውጥቷቸዋል ይላል። እና እንግዲህ ሰው ትግስቱ በሚሟጠጥበት ጊዜ አላህም እረዳሃለሁ ያለውን ነገር ለመጠራጠር ይቃጣውና እረዳሃለሁ ብሎ የነበረ መቼ ነው ታዲያ የሚረዳኝ አሁንም አለቀልኝ አይደለም እንደ ብሎ የመጨረሻ እስትንፋሱን እስከሚተነፍስ ድረስ መከራ ያጋጥመዋል አማኝ ማለት ነው። እዛ ደረጃ በሚደርሱ ጊዜ ግን አላህ ሱብሓነሁ ወተዓላ ዝም አይላቸው አላ ነቃበሉ ይላቸዋል። እነ ነስረላሂ ቀሪብ እናንተን በእምነታችሁ ምን ያህል እንደምትጸኑና በአላማችሁ እንዴት እንደምትገፉ ለማየትና ለመታዘብ እንጂ የጌታችሁ የአላህ እርዳታ ቅርብ ነው አይዟችሁ ደረስኩላችሁ ይላቸዋል በመጨረሻ። እና በዚህ መልክ ነው እንግዲህ አማኞች እምነታቸውን ይዘው ሊያልፉና ለዘላለም አዋጅነት ሊበቁ የቻሉት። ይሄ የአላህ ልምድ ሆኗልና እናንተም ታዲያ ዛሬ አማኝነን የምትሉት የዚህ አይነት ተደራራቢና አስቸጋሪ መከራ ሳይፈራረቅባችሁና በቆራጥነት ሳታልፉ ጀነትን በቀላል እናገኛለን ብላችሁ የምታስቡ ካላችሁ ጠንቀቅ በሉ በላቸው ይላል። يسألونك ماذا ينفقون قل ما أنفقتم من خير فللوالدين والأقربين واليتامى والمساكين وابن السبيل وما تفعلوا من خير فإن الله به عليم كتب عليكم القتال وهو كره لكم وعسى أن تكرهوا شيئا وهو خير لكم وعسى أن تحبوا شيئا وهو شر لكم والله يعلم وأنتم لا تعلمون. የጻሉነከ ማዛ ዩንፊቁን እነዚህ ተከታዮች ደግሞ ከገንዘባቸው ማንኛውን ክፍል ለማን እንደሚለግሱት ይጠይቁሃልና ለመልሱ ቁል ማ አንፈቅቱም ሚን ኸይሪን ከገንዘብ ልታወጡት የምትፈልጉት ፈሊል ዋሊደይኒ መጀመሪያ ለወላጆቻችሁ ነው መድረስ ያለበት ብለህ ንገራቸው ይላል። ወላቅረቢን ከዛም በመቀጠል ደግሞ በዝምድና ሀረጋቸው ለእናንተ በጣም ለሚቀርቧችሁ በቅደም ተከተል ታወጣላችሁ። ወለየታማ በህፃንነት እድሜ እያሉ አሳዳጊ አባቶቻቸው በሞት ለተለዩት ደሃደግ ልጆችና ወልመሳኪን እንዲሁም ደግሞ ለችግረኞች ለራብተኞች ወብኒ ሰቢል ለመንገደኞች እና እነዚህን ለመሰሉት ነው ገንዘባችሁን ማውጣትና መለገስ ያለባችሁ በላቸው። ወማ ተፋሉ ሚን ኸይሪን ማንኛውንም አላህ የወደደውን መልካም ነገር የምትሰሩት ፈኢነላህ ቢሂ ዓሊም ያ የምትሰሩትና የምታወጡትን ነገር አላህ አዋቂ ነውና እናንተ ለአላህ ብላችሁ እስከሰራችሁ ድረስ የድካም ዋጋችሁን የሚያጠፋባችሁ አይደለም በሚገባ ወረታችሁን ያዘጋጅላችኋል በላቸው ይላል። እና እንግዲህ ሰሃቦች ለኸይር ስራ ከፍተኛ ጉጉት ስለነበራቸው ማድረግ የሚገባቸውን ነገር እለት በእለት ከነቢዩ እየጠየቁ ይረባረቡ ነበር። እና ገንዘብ መውጣት አለበት ይላል አላህ። ያው ለዲናችሁ ስትሉ جاهدوا بأموالكم وأنفسكم ነው የሚለው በየቦታው። ገንዘብ ለዲን ግንባታ በጣም ከፍተኛ ድርሻ አለው። ገንዘባችሁን አውጡ ይለናል። እና ለማን ነው የምናወጣው እንዴት ነው የምናወጣው ይያሉ መመሪያና ማብራሪያ ይጠይቋቸው ስለነበረ የዛ አይነት ጥያቄ በሚነሳ ጊዜ አንደኛ ገንዘቡ የሚወጣው ያው ከለት ጉርሳቸው የተረፈ ሲሆን ነው እንጂ ራሳቸውን ጦማ ታስረው ያላቸውን አሳልፈው እንዲሰጡ አላዘዘም ማለት ነው። በሁለተኛ ደረጃ ደግሞ የሚሰጠው ለማን ነው የሚለው አቅራቢያ እያለ ለባዕድ ጎረቤት እያለ ለሩቅ የተሰጠ እንደሆነ ይሄ ፍርአት ውጭ ነው የሚሆነው። እንደዛ እንዳይሆን መጀመሪያ አንድ ነገር ገንዘብ ለማውጣትና ምጽዋት ለመክፈል የፈለጋችሁ እንደሆነ በጣም ቅርብ ተሆነው ወገን ነው መጀመሪያ ያለባችሁ። ያ ቅርብ የተባለውም ወላጅ ነው መጀመሪያ ለወላጆቻችሁ ትሰጣላችሁ ማለት ነው። ወላጆቻችሁ እየተራቡና እየተቸገሩ ለውጭ ችግረኛ መጠወት ብትሉ አልቀበላችሁም ማለት ነው። ወላጅ እየተቀየመና እያለቀሰ ለሌላ የሚሰራ ውለታ ከቁም ነገር አይጣፍም። እንደገና ከዛ ቀጥሎ ደግሞ አቅሙ ከፈቀደ በቅደም ተከተል የዝምድና ቀረቤታቸው በጣም የላቀ ወደ ሆኑ ትቀጥላላችሁ ማለት ነው። ወደ ልጆች፣ ወደ ሚስትና ወደ ባል፣ ወደ ወንድም፣ ወደ እህት፣ ወደ አጎት፣ ወደ አክስት እንዲሁ የምትችሉትን መልካም ሁሉ ትለግሳላችሁ። እንደገና ደግሞ ዝምድናም ባይኖራቸው በአካባቢ ደሃደግ የሆኑ የቲሞች ካሉ ለእነሱም ያው ህብረተሰቡ በአባታቸው ደረጃ ሆኖ መርዳት መጠየቅ ስላለበት ለነሱ የምታወጡት ነው በአላህ ዘንዳ ተቀባይነት ያለው ይላል። እንደገና ወልመሳኪን በእድሜያቸው ትልቅ ቢሆኑም እንኳ የቲም የሚባለው አቅማዳን ያልደረሰ ሲሆን ነው። ከዛ በላይ ከሆነ እናት አባት ባይኖረውም እንኳን ምስኪን ይባላል እንጂ የቲም ሊሆን አይችልም ማለት ነው። ላይት መባደል እህትራም ተብሏልና እና ለችግረኞችና ለድሆችም እንደዚሁ ታወጣላችሁ። ወብኒ ሰቢል እንደገና ደግሞ ለመንገደኛ ሰው በሀገሩ ንብረት የት ቢኖረውም እንኳን ከሀገሩ በአንድ ችግር በሚወጣና በሚርቅበት ጊዜ እለታዊ ችግር ያጋጥመዋል። ስለዚህ ይህ በሀገሩ ወጥቶ የሚቸገር የሆነውን ሰውዬ እንደዚሁ መርዳት ይኖርባቸዋል። ለሱ ነው እንድትረዱት የምነግራችሁ ይላል። ወማ ተፋሉ ሚን ኸይሬን ከዛ በአጠቃላይ እንግዲህ አሁን በነገርኳችሁ ፈር እየቀጠላችሁ ለማንኛውም እንድትረዱት ለሚያስፈልገው ወገን የምታበረክቱት መልካም አድራጎት ፈኢነላሃ ቢሂ ዓሊም አላህ በዛ በምታደርጉት ነገር አዋቂ ነውና ስርዓቱን አክብራችሁና ተከትላችሁ እስከሄዳችሁ ድረስ ተገቢ ወረታችሁን እንደሚሰጣችሁ ያረጋግጥላችኋል በላቸው ይላል። ኩቲበ ዓለይኩም ልቂታሉ ወሁወ ኩርሁን ለኩም ከዚህ በኋላ እንግዲህ አህለል ኸይርና አህለል ሸርን አላህ ስብሓነሁ ወተዓላ በመመሪያ እየገለጻቸውና ማንነታቸውን እያስተዋወቀ ከመጣ በኋላ ሁልጊዜ ተቃራኒ ኃይሎች ጎን ለጎን በተጓዙ ቁጥር አንድ ቀን መጋጨታቸው አይቀርም ማለት ነው። እና ይሄ እንደማይቀር አወቀና አንዳንድ ጊዜ ደግሞ ባጢልን በባጢልነቱ አትደረስብኝ አልደርስብህም ብሎ ሊቀጥል መልካም ነበረ። ሀቅም ደግሞ በሀቅነቱ ራሱን መብቱን ብቻ አስጠብቆ ለመሄድ ቢችልና ያኛው የማይደርስበት ቢሆኑሮ ችግር አልነበረም። ግን ብዙ ጊዜ ተቃራኒ ሀሳብ ያላቸው ኃይሎች የተወሰነ ጊዜ እንደዙ እየተጣነኑ ጎን ለጎን ሊሄዱ ቢችሉም አንድ ቀን መላተምና መጋጨት የማይቀር መሆኑን ስለሚያውቅ ግጭቱ የተፈጠረ እንደሆነ ደግሞ ሙስሊሞች ምን አይነት አቋም መከተል እንዳለባቸው ሊነግራቸው ነው ማለት ነው። በመሆኑም ኩቲበ አለይኩም ልቂታል በእናንተ በአማኞች ላይ መጋደል ግዴታ ተደርጎ ተደነገገባችሁ ይላል። ወኡቅሩን ለኩም እና ይሄ መጋደል በእናንተ አመለካከት የተጠላ እንደሆነ አውቃለሁኝ። ቢሆንም እሱ አስፈላጊ ሆኖ በሚገኝበት ጊዜ ጥላትን መጋደል ግዴታ ቸል ብሎት የማይታለፍ ቁም ነገር ተደርጎ ተደንግጓል ይላል። ዋካ አንተ ክረው ሸይአን እናንተ አንድን ነገር ልትጠሉት ትችሉ ይሆናል፣ ወኸይሩን ለኩም እርሱ በዘለቄታ ውጤቱ ጠቃሚ ሆኖ እያለ ማለት ነው። እንግዲህ ጦርነት በሚባልበት ጊዜ ማንኛውም ሰው ደስ አይለውም። ጦርነት ሌላ አማራጭ ሲጠፋ ነው እንጂ ሰው የሚገባበት እንደገና እንደ ቀላል ነገር ዝም ብሎ በደስታ የሚቀበለው ሰው የለም ማለት ነው። እና ይህ ጦርነት በሚወራበት ጊዜ እናንተም ሙስሊሞች እንደ ሰው ናችሁና ይከብዳችሁ ይሆናል። ምክንያቱም ጦርነት ማለት ሰላምን የሚያጠፋ ሰቆቃ የሚያስከትል ራብ፣ ስደት፣ ጭፍጨፋ፣ ዘረፋን ሁሉ የሚወልድ ነገር በመሆኑ ትጠሉታላችሁ ማለት ነው። ግን ለጊዜው ብትጠሉትም በሂደትና በውጤቱ ለእናንተ የተሻለ ጥቅም ሊያመጣ ይችላል። ምክንያቱም ጦርነትን ፈርታችሁ በሸሻችሁ ቁጥር ጥላት አይተዋችሁም፣ እየተከተለ ይመጣና የመኖር እድላችሁን ጨርሶ ያጨልመዋል። ያ ቆርጣችሁ ከታገላችሁ ግን አንድ ቀን ውጤትና መብትን ማስከበር ደረጃ ላይ ልትደርሱ ስለምትችሉ ከዚህ አኳያ ለእናንተ የሚሻለውን በመምረጥ ግድያ ማድረግ ግዴታ አድርጎ ደንግጓል ይላል። ዋታ አንቱሒቡ ሸይአን አንድን ነገር ደግሞ ልትወዱት ትችላላችሁ። ማለትም ያው ተጦርነት ርቆ በሰላም ውስጥ መቆየት የሁሉም ሰው ምኞት ነው ማለት ነው። ይህን ነገር ደግሞ ስለወደዳችሁት ጠቃሚ ነው ማለት አይደለም። ወሆ ሸሩን ለኩም ይህ ከጦርነት ርቆ መቆየቱ ለእናንተ ምናልባት ጎጅ ሊሆን ይችላል ማለት ነው። ጥላቶቻችሁ በሚስጥር ራሳቸውን እያዘጋጁ እናንተን አንድ ቀን ዲባቅ ለመምታት እያሴሩላችሁ፣ እናንተ ግን ሰላም ነው ብላችሁ ተዘናጅታችሁና እግራችሁን ዘርግታችሁ ብትቀመጡ የአንድ ቀን አደጋ ሰለባ ልትሆኑ ስለምትችሉ ለጊዜው እንኳን ለሰላምን ብትወዱት ምናልባት በጥላቶቻችሁ በኩል ተመሳሳይ ሁኔታ እስከሌለ ድረስ ለእናንተ ጎጅ ሊሆን እንደሚችል ስለማቅ ጦርነት አስፈላጊ ሆኖ በሚገኝበት ጊዜ መጋደል ግዴታ ነው ብዬ ደነገፍኩኝ ይላል። ወላሁ ያዕለም እና በዘለቄታው የሚጠቅማችሁን ነገር አላህ ያውቃል። ወአንቱም ላ ተዕለሙን እናንተ ግን የፊታችሁን እንጂ ወደፊት ባሻጋሪ የሚጠብቃችሁን ነገር ስለማታውቁ የሚጠቅማችሁን ነገር እንደሚጎዳችሁ አድርጋችሁ ትጠላላችሁ፣ የሚጎዳችሁን እንደሚጠቅማችሁ አድርጋችሁ ተወዳላችሁ። እዚህ ላይ ግን ነገሩን ለኔ ብትተውልኝ ይሻላል በማለት ምናልባት እነዚህ የተንኮልና የመጥፎ አመለካከት ባለቤት የሆኑ ጥላቶቻችሁ እናንተን ከዚህ ምድር ላይ አጥፍተው እነሱ ባጢላቸውን ብቻ ሊያራምዱ የሚፈልጉ ከሆነ እናንተን መጃደል አለባችሁ ብዬ አዛችኋለሁኝ። የዛ ጊዜ ደግሞ እኔ የመረጥኩላችሁን ተቀብላችሁ ግዴታችሁን መወጣት አለባችሁ እንጂ ሁልጊዜ ጦርነትን ፈርታችሁ ነገሩ የሚያዛልቅ አይሆንም አለ ማለት ነው። يسألونك عن الشهر الحرام قتال فيه قل قتال فيه كبير وصد عن سبيل الله وكفر به والمسجد الحرام إخراج أهله منه أكبر عند الله والفتنة أكبر من القتل ولا يزالون يقاتلونكم حتى يردوكم عن دينكم إن استطاعوا ومن يرتد منكم عن دينه فيموت وهو كافر فأولئك حبطت أعمالهم في الدنيا والآخرة وأولئك أصحاب النار هم فيها خالدون إن الذين آمنوا والذين هاجروا وجاهدوا في سبيل الله أولئك يرجون رحمة الله والله غفور رحيم. يسألونك عن الشهر الحرام قتال فيه سلا تكبر ورا بسوس تورنت سلا مادرك بما اسملكت ياكي لم يقربوا لنا ويلا نا مشرك العرب انجلي بجاهل ياكيهم بيهن የተከበሩ ወራቶችን በተለምዶ ያውቋቸው ነበር። ማለትም ዙልቂዳ፣ ዙልሒጃ፣ ሙሐረም እና ረጀብ የተባሉት ወራቶች በጃሂልያም ጭምር የተከበሩ ምንም አይነት ጦርነት ዘረፋ ወረራ የማይደረግባቸው እንደነበሩ ይታወቃሉ ማለት ነው። ታዲያ እናንተ ምናልባት ሰው ናችሁና አንድ ቀን ተሳስታችሁ ትንሽ ጉድለት ያሳያችሁ እንደሆነ ይህን ነገር በማጋነን ለመሆኑ በአሽር አልሁሩም ጦርነት ማድረግ ተፈቀደ እንዴት እንዲሁ ሊሆን ቻለ እያሉ እናንተን ሳይጠይቋችሁና በጥያቄውም ሳያዋክቧችሁ አይቀሩም ይላል። ወልቂታሉን ፊህ ከቢሩን እውነት መካድ አይገባውምና ይህ ጥያቄ በሚቀርብበት ጊዜ በአሽር አልሁሩም መጋደል እርግጥ ከባድ ስህተትና ጥፋት ነው፣ ይህ መሆኑ አይካድም በላቸው። ይሁን እንጂ ወሶጁን አን ሰቢሊላህ ሰዎችን ከአላህ ዲን ማገድ እና ማደናቀፍ ወኩፍሩን ቢሄ የአላህን ዲን መካድ ወልመስጅድ ልሐራሚ እንዲሁም አማኞችን ከተከበረው መስጅድ ማገድ እና ማጉላላት ያው ካዕባን እንዳይጎበኙ ማድረግ ሙስሊሞቹን ማለት ነው። ወኢኽራጁ አህሊሂ ሚንሁ እንዲሁም ከሐረም አካባቢ ባለቤቶቹን እና ባለመብቶችን ማስወጣትና ማባረር አክበሩ ኢንደላህ በአሽር አልሑሩም ከመጋደል በአላህ ዘንዳ አሁን የተጠቀሱት ወንጀሎች በእጅጉ ይከብዳሉ ብለህ መልስላቸው ይላል። ወልፊትነቱ አክበሩ ሚን አልቀትል ከዚህ ሁሉ በላይ ደግሞ አማኝን ከእምነቱ እንዲመለስ ማስገደድ በአሽር አልሑሩም ሰውን ከመግደል የበለጠ ይከብዳል በላቸው። ወይም ደግሞ ሐረም አካባቢ ሽርክ ተሸክሞ ሌሎችን ህጋዊ የሆኑትን ሰዎች እንደገና መከልከልና ማጥቃት አሁን ከተፈጸመው የአሽር አልሑሩም ጥፋት በጣም በብዙ ጥፍ የሚከብድና የሚበልጥ ነው ብለህ ንገራቸው ይላል። እና ይህ የመጣበት ምክንያቱ ነቢያችን አለይሂ ሰላቱ ወሰላም በአንድ ወቅት አንድ የተወሰነ ቡድን ወደ መካ ልከው ነበረ እና ይህ ቡድን ጥላቶች በምን ሁኔታ ላይ እንዳሉ የሚያጠናና ምናልባት ባለው አቅሙ ደግሞ ሊያጠቃው የሚችል ኃይል ካለ አጥቶም እንዲመጣ ልከውት ነበር ይባላል። እና ይህ ቡድን አብዱላህ ኢብኑ ጀህሽ በሚባል ሰሃቢ ይመራ ነበር። ይህ አብዱላህ ኢብኑ ጀህሽ እንግዲህ ከመዲና ተጉዞ በምስጢር ከመጣ በኋላ ዝመካ አካባቢ ይህ አብዱላህ ኢብኑ ጀህሽ የተባለው ሰውዬ ነጋዴ ነው እና እግር መንገዳቸውን ግን ጥላት ስላለባቸው ተጠንቅቀዋል፣ ታጥቀዋል። ሸቀጣቸውን ጭነው ሲጓዙ በአንድ ቦታ ጥቂቶች መሆናቸውንና ሊቋቋሟቸው እንደሚችሉ ሲያውቁ ጊዜ ሰሃቦች ቁሙ ብለው አገዷቸው ማለት ነው። እነዚህ የሙሽሪክ የጥላት ነጋዴዎች እና የዛ ጊዜ እነሱም ባለ አቅማቸው ለመከላከል ሞከሩ። ግን ሰሃቦች በእጅጉ ተዘጋጅተው ነበረና በቀላሉ አጠቋቸውና መሪውን ገደሉት ይባላል። ከዚያ በኋላ የተረፉትን እስከ ንብረታቸው ማርከው ወደ መዲና ተመለሱ። እንዳጋጣሚ ግን ይህን ድርጊት የፈጸሙበት ዕለት የመጀመሪያ የረጀብ ቀን ሲብስ ነበረ። እነሱ አላወቁም ጁማዱል አኺራ መጨረሻ መስሯቸዋል። ጨረቃው አብዱሎ በ29 ስላለቀ አሹረል ሑሩም ለካ ብሷል ማለት ነው። ይችን በሚያገኙ ጊዜ ጥላቶች ትንሽ እንግዲህ ምክንያት ነውና የሚፈልገው ጥላት ይኸውላችሁ እኔ የአላህ መልእክተኛ ነኝ እያለ ብሎ ብሎ ደግሞ በአሹረል ሑሩም ጦርነት መክፈት ጀመረ። ዘረፋ ገፈፋ ማካሄድ ጀመረ በአሹረል ሑሩም እያሉ ስማቸውን ማጥፋት ጀመሩ ማለት ነው። ይህ ጊዜ እስቲ ለመሆኑ ተፈቅዶለት ነው ወይ ያደረገው እያሉ እሳቸውን በጥያቄ ማዋከብ ጀመሩ። ላኩባቸው ማለት ነው። በአሹረል ሑሩም በማንኛውም ጊዜ ተደፍሮ የማያውቀውን ወር አንተ በጦርነት ጀመርከው አይደለም? እንዴት እንዲህ ሊሆን ቻለ? እያሉ ሲጠይቋቸው እሳቸው ደግሞ እንዲሁ ዝም ብሎ በድርቅና መከራከሩ ስለማያዋጣና ሀቅን መካድም ስለማይገባቸው አላህ እውነቱን ተቀብለው እንደገና ሌላ መልስ እንዲሰጡ አዘጋጀላቸው ማለት ነው። በአሹረል ሑሩም ጦርነት ማድረግ ያውም በጀማሪነት በጣም ከባድ ነው። ይሄ በቀላል የሚታይ ነገር አይደለም። ሆኖም ሰው በወንጀል የሚጠየቅ ተሆነና በጥፋቱ የሚኮነን መሆኑን ካወቃችሁ ከዚህ የበለጠ ጥፋት የሚፈጽሙ ካሉስ ምን ትሏቸዋላችሁ? በማለት መልሳቸውን ሰጣቸው ማለት ነው። እነዚህ ሙስሊሞችስ አንድ ጥፋት ነው የፈጸሙት፣ ያውም ባለማወቃቸው። አሹረል ሑሩም መሆኑን ስላላወቁ፣ ጨረቃው መወለዱን ስላልተገነዘቡ ነው ሰላም እለት ነው ብለው ይህን ነገር ሊያደርጉ የቻሉት ማለት ነው። እና የእነሱ በመሰረቱ ጥፋት ቢሆንም ጥፋቱ ግን ያለማወቅ በስተት የተከሰተ ነው። እናንተ ግን ከዚህ የበለጠ ሁን ብላችሁ የምትሰሯቸው ከባድ ጋራ ተራራ የመሰሉ ድርብርብ ወንጀሎች ያለዋችሁ ሰዎች እንደገና ይችን ትንሽ ጥፋት እንደ ትልቅ ነገር አድርጋችሁ ለምን ታሳቅላላችሁና ታጋንናላችሁ? ሰው በጥፋቱ የሚጠየቅማ ከሆነ የእናንተን ጥፋቶች እስቲ እናስታውሳችሁ አለና፣ አንደኛ የአላህን ዲን እናንተ አንቀበልም ብላችሁ በፈጠራችሁ ጌታ ላይ አምጣችኋል። ይህ ሳይበቃችሁ ደግሞ የተቀበሉትን አማኞች ለምን ወደ እስልምና ገባችሁ እያላችሁ የተለያዩ ችግር መከራዎችን ታደርሱባቸው አላችሁ። እንደገና አላህ ሱብሓነሁ ወተዓላ የመከራችሁንና የነገራችሁን ነገር ሁሉ ትተዋላችሁና ትክዳላችሁ። የተከበረውን መስጊድ ደግሞ መስጊደል ሐራምን ለነቢዩና ለአማኞች መብት መሰጠት ሲገባቸው እዚህ አካባቢ እንዳናያችሁ ብላችሁ ታባረራላችሁ፣ እንዳውም ከሀገሩም ጭምር ታወጧቸዋላችሁ። የትውልድ ሀገራቸው የመኖር እድላቸው ሁሉ ተገፎ ማለት ነው። እንደገና ደግሞ አማኞቹን ከእምነታቸው እንዲመለሱና ወደ ኩፍር እንዲገቡ ታስገድዷቸዋላችሁ። ይህ ሁሉ ወንጀል እናንተ ይዛችሁ ንጹሐንና ህጋዊ መስላችሁ የእነሱን አንዲት ጥፋት እንዴት ነው የምታጋንኑት? በማለት ነው መመለስ ያለባችሁ እንጂ አለበለዚያ እኛ አላጠፋንም አልተሳሳትንም ብላችሁ በግትርነት እንዳትከራከሩ ይላል። ወላ የዛሉነ ዩቃትሉነኩም፣ እና እነዚህ ከሃዲ ወገኖች እናንተን አማኞችን የሚጋደሏችሁ ከመሆን እንደማይወገዱ ነው። ሀታ የሩዱኩም አንዲኒኩም ሚኒተቷሩ፣ ከዲናችሁ እስከሚመልሷችሁ ድረስ ምናልባት የተሳካላቸውና የቻሉ እንደሆነ። እንግዲህ እነሱ በመለመን በመለማመድ ወይም በመፍራትና በመተው በእናንተ ላይ ጥቃት የሚሰነዝሩ መሆናቸውን አያቆሙላችሁም። እንዳውም አቅማቸው ከፈቀደላቸው ከእስልምና ሙልጭ ብላችሁ እንደገና ወደ ኩፍር እንድትገለበጡና እንድትመለሱ ነው ጥረታቸው። ይህ አላማቸው እስከሚሳካ ድረስ ሽንጣቸውን ገትረው እንደሚዋጓችሁ ወቁና እናንተም ለመቋቋም ተዘጋጁ ማለቱ ነው። ወመን የርተድድ ሚንኩም አን ዲኒሂ፣ እና በጥላቶች ተጽዕኖ ተንበርኮ ከእናንተ መካከል ከዲኑ ወደ ኋላ የሚመለስ ካለ ፈየሙት፣ እና እንደገና ተመልሶ በክህደት ላይ እያለ ወሆ ካፊሩን፣ ከሃዲ እያለ የሚሞት ካለ ኡላኢከ ሐቢጠት አዕማሉሁም ፊዱንያ ወልአኺራ፣ እንዲህ አይነቶቹ ወስላታዎች እና በቀላሉ ተሸናፊዎች በዚህ ዓለምም ሆነ በመጪው ዓለም የሰሩት መልካም ስራ ሁሉ የተሰረዘባቸው ከንቱ ማለት እነዚህ ናቸው። ወኡላኢከ አስሃቡን ናር ሁም ፊሃ ኻሊዱን። እና የጀሃነም ምድቦችና ድርሻ የሚሆኑትም እነዚህ ናቸው። ጀሃነም ከገቡ በኋላ ለዘላለም በዛ ውስጥ ነዋሪዎችም የሚሆኑት እነዚህ ናቸው በማለት ያስጠነቅቃል ማለት ነው። እና እንግዲህ እስልምናን መጀመር ብቻ በቂ አይደለም ማለት ነው። ከጀመረ በኋላ ከጥላት በሚተነዘርበት ጥቃት እንደገና ተፈረክርኮና ተንበርክኮ የሚመለስ ካለ እና ከዛ ከእምነቱ እንደ ተመለሰ ተውባ ሳያረግ የሞተ እንደሆነ ምናልባት ቀደም ሲል የተወሰኑ አመታቶችን በዒባዳና በኸይር ስራ ላይ እንኳ ቢያሳልፍ ያ የሰራው ሁሉ ይሰረዝበትና በመጨረሻው አቋሙ ከንቱ ሆኖ ይወድቃል ማለት ነው። በዛም ውጤት ለመጨረሻ በጀሃነም ውስጥ የሚማቀቅ ተደርጎ ይተዋል። ልክ እንደዛው እንደ መደበኞቹ ከሃዲዎች ይህንን ወቁና ጥላቶቻችሁ በሚሰነዝሩባችሁ ጥቃት በቀላል ላለመሸነፍ ቆርጣችሁ ተነሱ በላቸው ነው የሚለው። እነለዚነ አመኑ፣ እነዚያ በጌታቸውና በሌሎችም የእምነት ነጥቦች ጠንቅቀው ያመኑ የሆኑት፣ ወለዚነ ሀጀሩ፣ እነዚያም ደግሞ በዲናቸው ሳቢያ በሚደርስባቸው ጥቃት የትውልድ ሀገራቸውን ለዲናቸው ሲል ተሰደውና ትተው የሄዱት፣ ወጃዱ ፊ ሰቢልላህ፣ ተሰደው ከሄዱ በኋላ ደግሞ እንደገና በአላህ መንገድ ጥላቶቻቸውን ለመቋቋምና መብታቸውን ለማስከበር ቆርጠው የሚታገሉ የሆኑት፣ ኡላኢከ የርጁነ ረሕመተላህ፣ እንዲህ አይነቶቹ አማኞችና ታጋዎች የአላህን ርኅራኄ ለማገኘት ሰፊ ተስፋ ያላቸው እነርሱ ናቸው። ወላሁ ገፉሩ ረሒም፣ ለእንዲህ አይነቶቹ አማኞችና ታጋዮችም አላህ ምህረቱ ሰፊ እንደገና ደግሞ በእጅጉ የሚራራላቸው መሆኑን ያረጋግጣል ነው የሚለው። يسألونك عن الخمر والميسر قل فيهما إثم كبير ومنافع للناس وإثمهما أكبر من نفعهما ويسألونك ماذا ينفقون قل العفو كذلك يبين الله لكم الآيات لعلكم تتفكرون في الدنيا والآخرة ويسألونك عن اليتامى قل إصلاح لهم خير وإن تخالطوهم فإخوانكم الله يعلم المفسد من المصلح ولو شاء الله لأعنتكم إن الله عزيز حكيم. يسألونك عن الخمر والميسر، سلا أسكاري متتنا سلا قمار يتيقها لنا، قل بملتو انديبل فيهما اسم كبير، بنجيبه لك نجرج بتام كبار ونوانجل على ومنافع للناس، እንደገና ለሰዎች እለታዊና ቁሳዊ የሆኑ ጥቅሞችም ይኖሩባቸዋል። ወኢስሙሁማ ሁኖም በእነዚህ በሁለት ነገሮች የሚመጡ ወንጀሎች አክበሩ ሚን ነፍዒሂማ ተጥቅማቸው በእጅጉ ይከብዳል ይላል። እና እንግዲህ ይህ የሆነበት ነቢያችን አለይሂ ሰላቱ ወሰላም ከመምጣታቸው በፊት በዚህ በአረቡ ዓለም መጠጥና ቁማር በጣም በከፍተኛ ደረጃ የተስፋፋ ነገር ነበረ ይባላል። ሁሉም በሱ የተጠመደና የተመረዘ ነበረ። እና አንዳንድ ሰዎች መጠጥ ካልጠጡ በስተቀር ምግብ መውሰድ የማይችሉ፣ እንቅልፍ የማይይዛቸው፣ ጭራሹን ረፍት እንደ ደስታ የማያገኙ ነበሩ። ይህንን 24 ሰዓት ይዘው ብቻ ነበረ የሚንቀሳቀሱት ይባላል። በዚህ ሁኔታ የተመረዘ ህብረተሰብ እንግዲህ በአንድ ጊዜ እስልምናን ተቀብለው ቢሉት በጣም ከዚህ አይነት ጠንቅ ለመላቀቅ አዳጋጅ ስለሆነ አላህም ስብሓነሁ ወተዓላ የችግሩን አደገኝነት ስላወቀ ደረጃ በደረጃ ነው ቀስ በቀስ እምነታቸውን እያጎለመሰ የእነዚህን ነገሮች ጎጅነት እያስተዋወቀና እያሳመነ ነው እንዲተው የፈለገው እንጂ በአንድ ቀን ይህ ነገር ክልክል ነው ብሎ ቁርጥ ያለ አዋጅ ማውረድን አልፈለገም ነበረ። ይህም አሰራሩ እንግዲህ አንድ ህብረተሰብም ሆነ ግለሰብ ለዘመናት የለመደውንና የተመረዘበትን ነገር በአንድ ቀን ተው ብሎ ማስገደድ አግባብ አለመሆኑን ያስተምረናል ማለት ነው። እና ቀደም ሲል ሱረቱ ነህል ላይ ወሚን ተመራት ነኺል ወልአዕናቢ ተተኺዙነ ሚንሁ ሰከረን ወርቅን ሐሰነን በሚለው አያት ጠለፍ በማድረግ የሚያሰክር መጠጥ የምታገኙባቸው ተምርና ወይን አለ። ምግቡን ግን በጣም ጣፋጭና አስደሳች ሆነ በማለት አመጎሰው። ከዛ በኋላ ደግሞ ላተቀረቡ ሶላተ ወአንቱም ሱካራ በዝክረት ላይ እያላችሁ ስግደትን እንዲያትቀርቡ በማለት አስጠነቀቀ። የዚህ ጊዜ ጥርጣሬ አሳደረባቸውና ከሰሃቦቹ መካከል አንዳንዶቹ ትጉሆች ይህን ነገር ጠልቶታል መሰል በማለት ጥያቄ ማቅረብ ጀመሩ ማለት ነው። ከጠያቂዎቹም መካከል ዑመር ኢብኑል ኸጧብ ይገኙበታል ይባላል። ስለ ኸምር ንገረን፣ እርግጥ እሱ የሚያጃጅል አእምሮን የሚያደነዝዝ ገንዘብን ያለ አግባብ የሚያወድም ስርዓትን የሚያፋልስ መሆኑን እናቃለን። አላህ የሚጠላው እንደሆነ እንዲንተወው ግልጽ አድርገህ ንገረን በማለት ጠየቋቸው በቡድን መጥተው ይባላል። ይህ ጊዜ ይህ ጥያቄ ከመምጣቱ በፊት አበክሮ አላህ መልሱን አዘጋጀላቸው። ስለ ኸምር እና ስለ መይሲር ቁማርም እሱ ጋር የተያያዘ ነው። ይጠጣሉ፣ ይሰክራሉ፣ ከዛ በኋላ ቁማር ይቀጠቅጣሉ። እነዚህ ነገሮች እንዴት ይታያሉ በእስልምና ሃይማኖት የሚል ጥያቄ ይነሳልሃል ሰሞኑንና መልሱ ለጊዜው እንደሚከተለው ነው አለ። በእነዚህ በሁለት ነገሮች በመጠጥና በቁማር ከባድ የሆነ ወንጀል አለባቸው። ያው ሰው ይጠጣል፣ ቁማር ይጫወታል፣ ጠጩም በሚሰክር ጊዜ የሚናገረውን የሚሰራውን አያውቅም፣ ራሱንም ሆነ የአካባቢውን ጸጥታ አደጋ ላይ ይጥላል ማለት ነው። ቁማርተኛውም እንደዛው ይጫወትና መጀመሪያ በተስፋ ያለውን ሁሉ ሙጥጥ አድርጎ ከጨረሰ በኋላ ይበሳጫል። ኋላ ራሱን ወይም ተጫዋች ጓደኛውን ወደ መግደል ያመራል ማለት ነው። እና እንዲህ አይነት ከባድ የሆኑ ጸያፍ ተግባሮች ናቸው በማለት መልስ። ግን ጎን ለጎን እንደገና ደግሞ የተወሰኑ ጥቅሞችም እንዳሏቸው አይካድም አለ። ስልት ነው ይሄ እንግዲህ። ምክንያቱም እነሱ የሚታያቸው ጥቅሙ ብቻ ስለሆነ በጂሃድ አለ የሚሉትን ጥቅም የለም ብሎ ሲክዳቸው ሸክ እንዳይገባባቸው ለመግባባት ነው የተወሰኑ ጥቅሞች አሏቸው የሚለው። ጥቅም የሚባለው ለመሆኑ ምንድን ነው በሚባልበት ጊዜ አንደኛ ይህን መጠጥ በሚጠጡ ጊዜ ሰዎች ጀግንነት ይሰማቸዋል። ፈሪ የነበረው ሰው ሁሉ ወኒ ያገኛል ማለት ነው። እንደገና ቸርነትም ይሰማቸዋል። ጨባጣ ስታም የነበረው ለገሌም ቅጅለት ለገሌም ቅጅለት እያለ መጋበዝ ይጀምራል። በኪሱ ያለው እስከሚራገፍ ድረስ ማለት ነው። ይቺ እንግዲህ ጊዜያዊና የእብደተኛ ቸርነት ነች ማለት ነው። እና ለተጋባዦቹ ለጊዜው ትጠቅማለች፣ እሱም ያው ለጉራ መግሪያ ይሆነዋል ማለት ነው። ዝሮ ዝሮ ግን ጸጸት ነው። እንደገና ሂድን ምነቶ የነበረ በማለት መልሶ ያዝንባታል ማለት ነው። እንደገና ደግሞ ለመጠጡ አከፋፋዎች ለነጋዴዎቹ ጊዜያዊ የሆነ የገቢ ምንጭ ይከፍትላቸዋል። ምክንያቱም ሰካራሙ ሁሉ ያለ ፍቃዱ ያለውን ሁሉ ሳያራግፍ ስለማይወጣ እነሱ በጊዜው ጥሩ ንግድ ይነግዳሉ ማለት ነው። እነዚህና እነዚህ የመሳሰሉት ናቸው ጥቅም የተባሉ እና ይህንንም በጃሂልያ የነበረው አንድ ሻይር ገልጾታል ማለት ነው። ፈነሽረቡሃ ወተትሩኩና ሙሉካ ወኡስደን ላዩነህኒሁነ ሊቃኡ አለ ይባላል። ይችን መጠጥ በምንቀምሳት ጊዜ ዙፋን ላይ ያለ ንጉሥ ታደርገናለች፣ እንደገናም ደግሞ የጫካ አንበሳ ልብ ይሰማንና የፈለገው ጥላታችን ቢጋረጥ የማንበገር እንሆናለን። ዳሩ ግን ከተወሰነ ጊዜ በኋላ ይህ ስሜት ይበርድ ያል ይጠፋልና ይደረጋል አለ ይባላል። ይህ ነው እንግዲህ ጥቅም የተባለው ማለት ነው። ጉዳቱ ግን መጠን የለውም። አንደኛ አእምሮን የሚያህል ነገር የሰው ልጆች ከእንስሳትና ከነፍሳት የለየው ትልቁ ምስጢር አፈር ይበላል። መጠጥ በሚጠጣበት ጊዜ ይሰክርና ያው እብድ ሆኖ ቁጭ ይላል ሰውየው ማለት ነው። ይተፋል፣ ይቀዝናል፣ በየመንገዱ እየተዋራደደ ይወድቃል። የማንም መሳቂያ መሳለቂያ ሁኖ ይዋረዳል ማለት ነው። ከዚያ በኋላ መጀመሪያ ገንዘቡን ያለ አግባብ ከልክ በላይ ይጠጣበታል፣ ብዙ ችግር እያለበት ያወድመዋል። ከዚያ የተረፈውን ደግሞ በመንገድ ላይ ወድቆ ሲወላገድና ሲል ለሌባ ሲሳይ ሁኖ ያርፋል ማለት ነው። ከዚያም ደግሞ ቀጥሮ እንደምንም ብሎ ቤቱ የገባ እንደሆነ ያለውን ቤቱን ቤተሰቡን ሲመነቅርና ሲመነሽ ያድራል ማለት ነው። ከዛ በኋላ በነጋታው ሲበርድለት ስካሩ ለወር ይበቃው የነበረውን የገቢ ገንዘቡን ኪሱን ሲዳስስ አንድ ሳንቲም አጥቶ በነጃታው በተሰብ ጋራ እረብሻ ትዳር መፍታትና በተሰመበትን ሁሉ ያስከትላል ማለት ነው። ግፋም ሲል ደግሞ እዛው እጓደኛው ጋራ ይጣላና እዛው ይጨፋጨፋል፣ ይፈነከታል፣ ይሞታል፣ ተነጭራሹ ያልቅለታል ማለት ነው። እነዚህን የመሳሰሉ ጉዳቶችን ያዘለ ጉደኛ ነው ይላል። በአጠቃላይ ኸምርን ዑስማን ብኑ አፋን ረዲየላሁ አንሁ እንደገለጡት ኡሙል ኸባኢት ነው፣ የወንጀሎች ሁሉ ቁንጮ ናት ብለዋል ማለት ነው። ኸምር የሚጠጣ ሰው ሌሎችን ሁሉ ወንጀል ለመስራት ዝግጁ ነው ማለት ነው። ለዚህም ማረጋገጫው አንድ ታሪክ ያቀርባሉ። ቀደም ሲል በነበሩ ኡመቶች አንድ አዚብ ሰው የነበረ አላህን የሚፈራሉ ከሰው ተገልሎ ባህታዊ ሆኖ ሌት ተቀን 24 ሰዓት በዒባዳ ተጠምዶ ህይወቱን የሚገፋ ሰው ነበረ። እና በአገር ላይ አንዲት የታወቀች ሸርሙጣ ነበረ ትርጉም የሆነች። እና እሷ ይህን ሰውዬ ለማሳሳት ፈለገች። እንግዲህ እነዚህ አዚብ የዚህን ሰዎች ብዙ ጊዜ በአካባቢ ያለውን ፈሳድ መቃወማቸው ስለማይቀር እሷ በሽርሙጥና በመጠጥ ህዝቡን የምታቃጭ ስለነበረች እሷን እንደሚቃወሟት ገመተችና ይህን ሰውዬ ማዋረድና ማጥፋት አለብኝ ብላ ቆርጣ ተነሳች ይባላል። ስለዚህ ገረዷን ላከችበት እና እቤቴ አንድ ውለታ እዋዋላለሁና ሰሞኑን ታማኝ ሰው የሃይማኖት ሰው እንዲያዋውለኝ ስለምፈልግ እባክዎ አንድ ጊዜ ቤቴ ድረስ ይምጡልኝ ብላ ትልክበታለች ይባላል። ይህ ጊዜ እኔን መፈለጓ ይቺ ሴትዮ ምናልባት ወደ ሰው ባልመጣ ይሆን እንዴ አላህን ፈርታ ይሆን እንዳለና በየዋህነት የዲን ሰው ብዙ ጊዜ የዋህነት ያጠቀዋልና በቀላሉ እዛ ሊገባላት ነው ብሎ እንደ ቀለበት ማለት ነው። እዛ በሚመጣበት ጊዜ ለገረዲቱ መመሪያ ሰጥታታለች። ሲመጣ አንቺም በዚህ ወደፊት ትልቅ ሰው ነዎትና እሷ ፊትፊት ይሄዱ ብለሽ እሱን ወደፊት እንዲገባ ታረጊዋለሽ እና ድርብርብ የሆነ እልፍኝ የሰረገላ ቁልፍ ያለው ቤት አላት ብዙ ክፍል በተከታታይ እና ተኋላ በገባ ቁጥር በሰረገላ ቁልፍ ትቆልፍበታለች ተመልሶ እንዳይወጣ። በገባ ቁጥር እየቆለፈች እመቤቲቱ አለችበት እልፍኝ ደረሰ ይባላል። የዛ ጊዜ እንግዲህ በቁጥጥሩ አስር ማዕረጓን ካረጋገጠች በኋላ ሶስት ነገሮች ፊቷ ደርድራ ትጠብቀው ነበር ይባላል። አንደኛ በገንቦ ጠጅ፣ ሁለተኛ አንድ ወጣት የሚያምር ልጅ፣ ሶስተኛ ደግሞ እሷን ራሷን አድርጋ አሁን የጠራሁህ እንደ ተባለው ለምስክርነት ሳይሆን ከነዚህ ከሶስት ነገሮች አንዷን እንድታደርግ ፈልጌ ነው። ይህን ያላደረክ እንደሆነ ይኸው አቢብ ነኝ እያለ እቤት የገብቶ እንደዚህ ንብረት የሚገርፍና እኔንም ሊደፍረኝ ሲሞክር ተያዘ ብዬ የአካባቢውን የጸጥታ ኃይሎች ጠርቼ አስይዝሃለሁ። ጉዲ ሳይፈላሁን ወይኔን ተገናኘኝ ወይ ከዚህ ጠጅ አንድ ቅመፍ ወይም ይህል ግደል በማለት አማራጭ ሰጠችው ይባላል። እና ሰውየው እንግዲህ እንዳለቀለት ስላወቀ ለማምለት ከሶስቱ ማንኛው ነው ቀለል የሚለው በማለት አሰበ ይባላል። በየዋህነት ግን የተሳሳተ አስተሳሰብ ውስጥ ሊወድቅ ነው። እና ቀትለነፍ ያው ተሽርክ ቀጥሎ በጣም ከባድ መሆኑ ይታወቃል። ይህ ንጹህ ልጅ አንድ ቀን አይቼው የማላቀውን አንድ ነገር ያልበደለኝን እንዴት አድርጌ ገለዋለሁኝ አለና ነፍስ መግደሉ እንደማይሆን ወሰነ። እንደገና ዚናም ደግሞ ወላ ተጥረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ስለተባለ ያው እሱም በጣም ከባድ ነገር ነው፣ በተለይም እዚህ የታወቀ ሸርሙጣ ጋራ እንዴት አድርጌ የሆነ ይሁን በማለት ጠላው ይባላል። ቀለል ብሎ ያገኘው ኸምርን ነው፣ በሱ አመለካከት ግን የባሰውን ነው የመረጠው ማለት ነው። ይህ ጊዜ እንግዲህ ተፈረደብኝ ምን አረጋለሁ ከዚች መጠጥ ቅጅልኝ አላት እና ጸዳችና ሰጠችው። አንድ ጊዜ እስከነብላት ጊዜ ወደ አሁኑ ናላውን መታችውና ስስት አደረበት። ዲገሚኝ አለ ደገመችው። ከዛ በኋላ ዲገሚኝ እያለ እንዳለ ገንቦዋን ገለበጣት ይባላል። ከዛ ምድር ሰማው ግልብጥብጥ ሲልበትና ራሱን ሲያጣ እንደገና ተነስቶ ሴትዮዋም ላይ ወደቀባት። እሷ ጋር ከተገናኘ በኋላ ይሄ ልጅ እንዳይናገርብህና ታሪክህ እንዳይጎድፍ አንድ ነገር ማድረግ አለብህ ስትለው እሱንም ገደለና ሶስቱንም አድርጎ ሊወጣ ቻለ ይባላል። እና ኡሙል ኸባኢት ናት። ከምር ጠጥቼ ተመጥፎ ነገር እጠበቃለሁና አመልጣለሁ ማለት ዘበት ነው። እሷን ያደረገ ሰው ሁሉንም ነገር ለማድረግ ዝግጁ ነው በማለት